وكل عمل في هذه الحياة الدنيا. يا الله سبحانه وتعالى فراجة من مثل على القرآن أنه بحديث يتتكس وترقو مسم المالتنا سويو إلى الله الله انفرا بمي بالوم هنا ويمي الله عظمة تلك النت بمي النقرات شوم هنا خوف الله سبحانه وتعالى بلايتا شو لا يمي النبب باتشو دقاقي الله باروشنا شو بل الام آي الله سبحانه وتعالى والذين يؤتون ما أتوا وقلوبهم وجلة أنهم إلى ربهم راجعون إلى شوال يا الله دقاق باروش بلو مالت يا الله دقاق باروش مؤمنوش بهريا شو ستاي إذ الذين يؤتون ما أتوا يسرتني سرنا وقلوبهم وجلة جن كالباتش وستيل ددن قد أنو لالله سبحانه وتعالى أنهم إلى ربهم راجعون ورقيتاتش ودى الله سبحانه وتعالى اندم من ملسوس يوقو الناس يقن الزبو دنقات إنا فرحات يمن نبب باتش ودقاق الله باروش ناتشو أمنا عائشة رضي الله عنها وأرضاها يهنن آية اند سمو يا رسول الله أنت يا الله ملك تنياهوي هو الرجل يزني ويسرق ويخاف أن يعاقب الذين إذا والذين يؤتون ما أتوا وقلوبهم وجلة أنهم إلى ربهم راجعون مالت يسر تنسرت ودى الله اندم من ملسوا يسمل يا جماعة يسمل أوكي الحمد لله لين يا يتاين يم اجاو تشنو زم بيا الله بيينو اوكي خير يا الله سبحانه وتعالى دقاق قباروش بلو مالت الذين يؤتون ما أتوا يسرتن يسرنا يسرتن يسرنا ودا الله اندم من ملسو سيقن الزبو بتقام يمي دنقتونا تشو يمي لو آياسي سمو أمنا عائشة رضي الله عنها وارضاها إن شاء الله وندمه توجي بتبعج وشم سراجو يجمرونو يا الله قال لما استلالف يا الله لو كانوش سلاكو يا شيطان لو كانوش دقمو يا الله قال ان داي الدمت يمي بتبتوالو باونس هتادر قواتشو كأي ما تستواتشو إن شاء الله يفلقو تيسافو باونس الله أكبر على أي حال እንደዛ ታድርጓቸው ማይክ ለመንጠቅ ምናምን ሲሞክሩ ነው እንጂ ቀይና ባውንስ መድረክ ጽሁፍ ላይ ሎቢ ላይ በሚጽፉ ጽሁፍ ብዙ ማትከታተሏቸው ምክንያቱም ሌላ ይላቸው እሱ ነው ያላቸውና አልኢና ወተንضحما اخذت البلل عند تقع يياز ذچو ብቻ ነው አንችልም ወተት ያላት ደግሞ ማርክ አልሆነ አንቀበል ማለት አንችልም እንደዚሁም በሽንትና በሰጋራ ሞልቶ የመጣ እቃው በእንደዛ አይነት ሞልቶ የመጣ ሰው ሽቶ ካላቀረብክ ማለት አንቺ እምሩ የሚያዛቸው ስድብና ትችት ማጥላላት እንደሆነ ከወዲሁ እንገነዘባለን በተለይ ባለፈው እኔ ካሊፎርኒያ ላይ ቁርአን ለማቃጠል አንድ ፓስተር ነው ቁርአን ለማቃጠል ሰብስቦ አንድ ዓሊም ተጠየቀ ማሻ አላህ በየቦታው ያሉ የሰከኑ ዓሊሞች መቸም سبحان الله الكريم قال الله قال رسول الله كملت باشاغر يمسطت استعيات للب ملكت ያስተላልፋሉ እና ኢንተርቪው ያደረጉት ነው በቴሌቪዥን አይታችሁት ይሆናል አብዛኞቻችሁ እዚህ ዩናይትድ ስቴትስ ኦፍ አሜሪካ የምትኖሩ ኢንተርቪው የተደረገ ምን አስተያየት አለ አንተ ኢማም እንደመሆነ መጠን ምንድነው አስተያየት ብለው በሚጠይቁት ጊዜ እኔ ምንም አስተያየት የለኝም አለ ምክንያቱም ቁርአን ቢቃጠል ምንም ችግር የለውም በሚሊዮን የሚቆጠሩ ሰዎች በጭንቅላታቸው ሸምድደውታል በአለም ላይ ያለ ቁርአን ቢቃጠልም እንኳን እኛ ሙስሊሞች ብዙም ጭንቀት የለብንም በአንድ ቀን ውስጥ ተጽፎ የሚያበቃ ነው አልহামዱሊላህ ረብል ዓለሚን አምላካችን አላህ ቁርአን በዚህ መልኩ ገር አድርጎታል በሰው ጭንቅላት ውስጥ እንዲቀመጣል ባይሆን ነን ሙስሊም ለሆኑ ሰዎች ማስተላለፍ የምፈልገው ነገር መምህራቸው ስነ ምግባሩ እንዲህ ከሆነ ተከታዮቹ ምን ይሆናሉ ነው ያለው። ሱብሓነላህ። መምህሩ ፓስተር ተብዬው የቸርቹ መሪ ሆነ ስነ ምግባሩ እንዲህ ከሆነ ተከታዮቹ ከተከታዮቹ ምን አይነት ስነ ምግባር ነው የምንጠብቀው? ሃይማኖታቸውስ ምን ቢያስተምራቸው ነው እንዲህ አይነቱ የዘቀጠ ስራ የሚሰሩት ብሎ አስተያየቱ ሰጠ። በሁሉም ቀልብ ውስጥ የሚገባ ነው ወላሂ። እና እነዚህ ተከታዮች ስድብ ነው ትችት፣ ባይብል ያነበቡ ሰዎች ሲነግሩን ባይብል ኢየሱስም ተሳዳቢ አድርጎ ነው የሚያስቀምጠው። ክፉና አመንዝራ ትውልድ ምልክትን ይሻል ሲል ክፉና አመንዝራ ትውልድ እያለ የሚሰድባቸው። በአሁኑ ሰዓት አንድ ትልቅ ሰው አመንዝራ ትውልድ ወይም የሸርሙጣ ልጅ ብሎ ቢሳደብ ሱብሓነላህ፣ በጣም ከባድ ነው፣ ጸያፍ ነው። እንዲያው ክብሩ ከጠበቀ ሰው የማይጠበቅ ነው። አመንዝራ ትውልድ ብሎ ግን ሲሳደብ ይስቀመጣልና የሚጽፉት የሚሳደቡት ብዙ ትኩረት አትስጧቸው፣ ሌላ ስላሌላቸው ነው ኢንሻአላህ። አለይ ሐል ኸውፉ ላሂ ሱብሓነሁ ወተዓላ፣ የአላህ ፍራቻ የሚለው ተቅዋ በሚለው ዙሪያ ወይም ኸሽየቱላህ ኸውፉላህ የሚለው ስናይ አላህ ሱብሓነሁ ወተዓላ አደጋ ግባሮቹ ወለዚነ ዩእቱነ ማ አተው ወቁሉብሁም ወጅለቱን አነሁም ኢላ ረቢህም ራጅዑን። የአላህ አደጋ ግባሮች ብሎ ማለት የሰሩትን ሰርተው ወደ አላህ እንደሚመለሱ ሲገነዘቡና ሲያስቡ ሲያሰላስሉ ቀልባቸው ድንግጥ ጥበብ ጭንቅ ይላል ይላል በሚል ጊዜ እንግዲህ ቁርአን ቢልቁርአን ቁርአን ከሁሉም በላይ ለቁርአን ተፍሲር የሆነው ቁርአን ራሱ ነው። ቁርአን አያ ሌላኛው አያ መጥቶ ያብራራዋል ምን ለማለት እንደሆነ። الآيات المجمل في القرآن يفصلها تفصلها الآيات المفصلة تلياتو تبرارتو يتكمتو أنكسوش بتكلو لو الردو أنكسوش يبتهتن واتوال بتهتن أبرارتو يسكمتو واتوال. مثلا يقول الله سبحانه وتعالى فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم. فتلقى آدم من ربه كلمات فتاب عليه كلمات بلونا اسكمتت قالاتو تشاله ود آدم عليه السلام يتسدوا قالاتو تشال تنغرون ود سورة الأعراف سنمتا قال ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين يميلو تبرارتو تكمت تبرارتو سيكمت قرآن بقرآن يفسرال ቁርአን በነቢዩ ሰለላሁ ዐለይሂ ወሰለም አንደበትና በነቢዩ ዐለይሂ ሰላቱ ወሰላም ሐዲስ ይፈሰራል። ለምን? ቁርአን በሳቸው ላይ ስለወረደ ከነቢያችን በላይ የሚረዳው የለም። ሙራዱ ተፈላጊ ነቢዩ ዐለይሂ ሰላቱ ወሰላም ሐዲስ በነቢዩ ዐለይሂ ሰላቱ ወሰላም ንግግር ይፈሰራል፣ እርስ በርሱም አይጋጭም፣ ይልቁንስ የሚጣጣምና አብሮ የሚሄድ ካልሆነ በስተቀር። ይህንን አያ በሚነበብ ጊዜ እሙና ዓኢሻ ረዲየላሁ ዐንሃ ወርዳሃ ቃለት ያ ረሱለላህ፣ አንቱ የአላህ መልእክተኛ አለቻቸው። ሁወ ረጅሉ የዝኒ ወየስሪቁ ወየኻፉ አን ዩዓቀብ አላህ ወለዚነ ዩእቱነ ማ አተው ወቁሉብሁም ወጂላቱን ብሎ የሚገልጻቸው ሰዎች ዚና ሰርተው ሰርቀው እንዲሁም ሌሎች ማዕስያዎች ሰርተው መጥተው አላህ እንዳይቀጣቸው የሚፈሩ ሰዎች ናቸውን ብላ ስትጠይቃቸው ቃለ ላ ያብነተ ስዲቅ አሉ። አንቺ የስዲቅ ልጅ ሆይ አይደለም፣ ነገሩ እንዲህ አይደለም አሏት። ቃለ ላ ያብነተ ስዲቅ፣ አንቺ የስዲቅ ልጅ እንደዛ አይደለም፣ ነገሩ እንደዛ አይደለም አሏት። ይልቁንስ መልካም ሰርተው ሁወ ረጅሉ ዩሰሊ ወየሱም ወየተሰደቅ ወየኻፉ አላ ዩቅበለ ምንህ ጾም ጾሞ ሶላት ሰግዶ ሰደቃ አውጥቶ መልካም ስራዎች ሰርቶ ወደ አላህ በሚመለስ ጊዜ ምን እንደሚ ሱብሃንአላህ። ወላሂ በዱንያዊ እይታ ካየነው ብዙ የሆኑ ምሳሌዎች አሉ። ለን ሰውየው ወደ ላይ በሄደ ቁጥር ፍርሃቱ እየጨመረ ይሄዳል። ከታተላችሁ ከሆነ መን ሰየርበሑል ሚሊዮነይን የሚለው በሁለት ሚሊዮን ትርፋማ የሚሆን ማን ነው የሚል በአረብ ሀገር የሚተላለፍ አለ። እዚህም አሜሪካ በየቦታው በየጊዜው የሚተላለፍ አለ። የሆኑ ጥያቄዎች እየጠየቁ ይፈትልህ ወይምስ ይሄኛው ገንዘብ እንስጥህ በሚባል ጊዜ በጣም ነው የፍርሃት ሁኔታ የሚነበብባቸው። ሱብሓነላህ፣ ገንዘቡ ቢይዙትም በቂያቸው ነው። እንቨሎፑም ምን እንደያዘ አልታወቀም። ምናልባትም እጥፍ ሊሆንም ይችላል፣ ምናልባትም ኪሳራ ውስጥ የሚከት ሊሆንም ይችላል። ስላላወቁት ብቻ በጣም ይጨነቃሉ። እንግዲያው በትክክል ካየነው ያለው ሰው ነው የሚጨነቀው። ያለው ሰው ነው የሚጨነቀው። እንዲያው የሆነ ነገር ኸይር ላይ ያለ እንጂ የበሰበሰ ዝናብ አይፈራም እንደሚባለው፣ የከሰረ ሰው ምንጊዜም ኪሳራን አይፈራም። የከሰረ ሰው ወይም ደግሞ የማይንቀሳቀስ በንግድ ዓለም ላይ ያልተሰማራ ሰው ኪሳራን አይፈራም። ኪሳራ የሚፈራ የአላህ ስብሓነሁ ወተዓላ መንገድን ይዞ አላህን እየተገዛ አላህ ስብሓነሁ ወተዓላ ባዘዘው መንገድ የሚገኝ ሰው እንዳልከስር እንጂ ብሎ ይጨነቃል። ለምን? አላህ ላልከሰሩ ሰዎች ያስቀመጠው ክፍያው በጣም የላቀና በጣም የደመቀ ያማረ የሰመረ መሆኑ ስለሚረዳ አንድ። ሁለተኛው ደግሞ በተቃራኒው ያን ቦታ ያጣ ሰው መሀል ሰፋሪ መሆን እንደማይችል ደግሞ ሲገነዘብ፣ ቀጥታ ወደ ጀሀነም ነው የሚሄደው። የጀሀነም ደግሞ ቃጠሎዋ በጣም ብርቱ የሆነች አገር ነች። አላህ ሁላችንም ይጠብቀንና። እንግዲያው ነቢዩ ዓለይሂ ሰላቱ ወሰላም ላ ያብነተ ስዲቅ አሉ። ማዕስያ ሰርቶማ ሰውዬው ማዕስያ ሰርቶ የሚፈራ አይደለም የተፈለገው እዚህ አያ ላይ። እዚህ አያ ላይ የተፈለገው አንድ ሰው ሰላቱን ሰግዶ ጾሙን በትክክል ጾሞ አላህን የሚፈራ ነው። አላህ እየተቀበለኝ ይሆን ይላል። ሱብሓነላህ። እስልምና በይነ ልዓብድ ፊል አርድ ወረቢ ፊ ሰማ ትልቅ የሆነ መገናኛ ድልድይ ወይም ደግሞ ጠንካራ ገመድ ነው፣ ከአላህ ጋር የምንተሳሰርበት። አላህ ያን ገመድ በትክክል ይዞ ለመጣ ሰው ክፍያው እንደሚከፍለው የውመል ቂያማ የሚያማምሩ አጅር አስቀምጦለታል። በአላህ በኩል ላ ዩኽሊፉ ላሁ ዋዕደህ፣ አላህ ቃል የገባውን አያፈርስም እናውቃለን። ግን በእኛ በኩል የታዘዝነው ትእዛዝ በተባልነው መልኩ ነው የፈጸምነው ወይምስ የሆነ የሚያበላሽ ነገር አስገብተንበታል? ስራው ሲሰራ ጎሎ ሊሆን ይችላል። ከመሰራቱ በፊት አስቀድመን ሽሩጥ አሉ፣ ቅድመ ሁኔታ የሚባሉት ያን ዒባዳ ለማከናወን አላህ ያዘዘ ትእዛዝን ለመተግበር ቅድመ ሁኔታ የሚባሉ አሉ። እነዛ ቅድመ ሁኔታዎች ተሟልተዋል አልተሟሉም? በመስራት ላይ እያለንስ እኽላስ አለው የለውም? ከጨረስን በኋላስ መልካም ስራችን ደብቀነዋል ወይምስ ለሰዎች ይዩልኝ ይስሙልኝ ብለን ትላንትና ሶላተ ሌይል ቁም የነበረና በጣም ከበደኝ፣ እስከ ዛሬ ድረስ ስሰግደው ከነበረ ከብዶኛል፣ ዛሬ ሐሙስ ነው ጾም ያለው ቀኑ ረዘም ስላለብኝ እስከ ዛሬ ድረስ 10 ዓመቴ ነው እንግዲህ ሰኞና ሐሙስ መጾም ከጀመርኩኝ እስከ ዛሬ ድረስ ከብዶኛ አያውቅም ይላል። 10 ዓመት እንደጀመረውም እየተናገረ ነው። እዚሁ አጅሩ ከሰዎች ፈልጓል፣ ሰዎች እንዲያሞግሱትና እንዲያሞካሹት ፈልጓል። ከአላህ ሱብሓነሁ ወተዓላ ተቀባይነት ያገኝ ይሆን ወይ? ቦታ አለው ወይ ይህ ባሪያ? ሱብሓነላህ፣ ተበላሽቶብኝ ይሆን አይሆን እያለ የሚጨነቅ ነው የአላህ ባሪያ ማለት። ዘይኑል ዓቢዲን ዓሊይ ብን ሑሰይን ረሒመሁላሁ ተዓላ ወገፈረላሁ ለና ወላህ ገና ውዱእ ሲያደርጉ የስፈሩ ለውኑሁ፣ ፊታቸው ይቀየራል። እንዲያው የደነገጠ ሰው አይነት ከፊቱ የሚነበብ የድንጋጤ የሆነ ከለር አለ። ያን ከለር ከፊታቸው ይነበብባቸው ነበረ። ማለክ ማሊ ወጅህከ የስፈሩ የርሐሙከ አላህ ተብለው ሲጠየቁ አላህ ይዘንልህና ፊትህ ለምንድን ነው የሚቀያየረው ብለው በሚሏቸው ጊዜ አተድሩነ በይነ የደይ መን ሰአቂፍ ከማን ፊት ልቆም እንደሆነ ታውቃላችሁ ይላሉ። ከእኔና ከአላህ መካከል ቃል የተጋባንበት ቃል ኪዳን አለ። ዲን አልእስላም ስንቀበል እያንዳንዳችን ቃል ኪዳን ተቀብለናል። አላህ ስብሓነሁ ወተዓላ ኢና ዓረድና አልአማነተ ዓለ አሰማዋቲ ወልአርድ ወልጅባል ፈአበይነ አንየሕሚልነሃ ወአሽፈቅነ ሚንሃ ወሐመለሃ ልኢንሳኑ። የሰው ልጅ ተሸክሟታል። ይህች የአላህ ቃል ኪዳን። በአላህ በኩል ቃል የገባው ቃል እንደማያፈርስ ቁርአን ላይ አስቀምጦልናል። ኢና አላህ ላ ዩኽሊፉ ልሚዓድ። ቃል ኪዳኑ አያፈርስም አላህ ስብሓነሁ ወተዓላ። ግን በባሪያው በኩል የገባው ቃል ኪዳን በትክክል ተግብሯን ለአጅሪ የሚያበቃውን ወያበቃውን በጣም ያስጨንቃል። ደጋግ አላህ ባሮች በጣም ይደነግጡ ነበረ። መቼም የአገሬ አባባል አለ፣ አገርኛ አባባል ያወቀው ጨነቀው ይላሉ። በጣም ዕልማቸው ከፍ እያለ በሄደ ቁጥር፣ ዒባዳቸው እየበዛ በሄደ ቁጥር ከአላህ ጋር በጣም ክሎዝ እየሆኑ እየተቃረቡ እየተጠጉ ይሄዱና ይፈራሉ። በአንጻሩ ደግሞ ያን ያክል ኪሳራ እንዳያጋጥማቸው ማለት ነው፣ የሚጠብቁት ያህል ኪሳራ እንዳያጋጥማቸው። እና ነቢዩ ሰለላሁ ዐለይሂ ወሰለም ለኡሙና ዓኢሻ ረዲየላሁ ዐንሃ ወአርዳሃ በዚሁ መልኩ ገልጸውላታል ማለት ነው። አሱዲ የተባሉ ሙፈሲር ረሕመቱላሂ ተዓላ ዐለይህ ወገፈረ ላሁ ለና ወላ ፊ ቀውሊሂ ተዓላ አለዚነ ኢዛ ዙኪረ ላሁ ወጅለት ቁሉብሁም አላህ በሚወሳ ጊዜ ቀልባቸው ድንግጥ የምትል ደጋግ የአላህ ባሮች የሚለው የቁርአን አያ አላህ ሱረቱ ልሐጅ ላይ ያስቀመጠልን ሁወ አረጅሉ ዩሪዱ አን የዝሊመ አው የሂመ ቢማዕስየትን ፈየንዚዑ አንሁ አለዚነ ኢዛ ዙኪረ ላሁ ወጅለት ቁሉብሁም አላህን ሲወሳ ቀልባቸው ድንግጥ የምትል ባሮች ብሎ ያስቀመጣቸው هو الرجل يريد أن يظلم ظلم راس لبدل دين الإسلام لبدل معصية لسرا يسبنا الله نستوص معصياون يتوال لذي بركاته مثالي وشارلو يزيو تك أراني دقمو وإذا قيل له اتق الله أخذته العزة بالإثم الله انفرا بمي بالقزي يا أمسن يا يهون باريا الله نتفرا ከቶ አላህን አትፈራውም ተብሎ ሰው ባስታወሰው ቁጥር ምን ይሆናል? አኸዘትሁ ልዕዘቱ ብልኢትም፣ ወንጀል እየሰራ ትዕቢት በትዕቢት ይወጠራል። ትዕቢት ይወጥረዋል ማዕስያን ለመስራት። ያኒ እኔ ይህ አይነቱ ቃል ለእኔ ከሚገባ የተከበርኩኝ ነኝ። ሱብሓነላህ። አንዳንድ ጊዜ ወንጀል የሚሰራ ሰው ብቻ አይደለም፣ ዓሊም ሆኖ ትልቅ ቦታ ትልቅ ደረጃ አለኝ ብሎ የሚገምት ሰው ራሱ እተቂላህ ስትለው ምን አንተ ለእኔ እተቂላህ ትለኛለህ ይላል። እተቂላህ ማለት እኮ ኸይር እኮ ነው ያ እኳ። አንድ ጊዜ እኔ ከሰፈር ተመልሼ አንድ ቦታ የሆኑ ጀማዓዎች ተጣልተው አገኘው። ምን ሆናችሁ ነው ስላቸው፣ ሀጅር ሀጅር ወርዶባቸዋል። ሀጅር ወርዶባቸው ምክንያት ምንድን ነው? ሶላት አልጀማዓ ቀርተው ሶላት አልጀማዓ ሁለት ሶላት አልጀማዓ በትክክል ካሳለፈ አንድ ሰው አያናግሩትም፣ ሰደቃ ካደረገም ሰደቃው አይበሉለትም፣ ከሞተ አንቀብርህም ብለው ያስቀምጡታል። ሁለት ሶላት አልጀማዓ በተከታታይ ማሳለፍ አይችልም። ምክንያቱም የስራ ጉዳይ ከሆነ ዙሁር ነው ቢያልፈው፣ ከጠዋት ጀምሮ ቁርሱ በልቶ ገበሬ ከሆነ ወይም ከብቶች አሰማርቶ ከሆነ ሱብሕ መስገድ አለበት ጀማዓ። ዙሁር ሊቀር ይችላል፣ ወይም ዙሁር ነበረ ከዙሁር በኋላ ከሄደ አሱር ሊያመልጠው ይችላል እንጂ ሁለት ሶላት አልጀማዓ በተከታታይ ማሳለፍ አይችልም ብለው ደምድመዋል። ሰውየው ምንድን ነው ያሉት? ቱብቲ ኢለላህ በል ሀጅርህ እናወርድልሃለን አሉት። አልልም አለ። ሱብሓነላህ። የሆነ ትዕቢት ያዘው። በኋላ እኔ ሂጄ ከዛ ሀጅር ከወረደው ሰውዬ ቤት ግብዣ ተጋብዤ ምሳ አይምን ራት ይሁን ምሳ ይሁን አላሁ አለም ሄድኩኝና በላሁ። እኔንም ሊሀጅሩኝ ምን ነው ስላቸው፣ ሀጅር ያረፈበት ሰው ቤት ሄደህ በልተሃል አሉኝ። እኔ ታዲያ መቻውቄ እንደገና እኔ እንግዳ ነኝ ማውቀው ነገር የለኝም አልኳቸው። ለመሆኑ ምንድን ነው ስላቸው፣ ሁለት ሶላቶች ሶላት አልጀማዓ ሳይሰግድ አሳልፎ በእኛ በስምምነታችን ሀጅር ማለት ማግለል ማለት ነው፣ ከማህበረሰቡ ማግለል። አግለነዋል፣ አናናግረውም፣ ሰርግ ከጠራን አንሄድም፣ ከታመመ አናየውም፣ ከሞተ አንቀብረውም፣ ሰደቃ ካወጣ አንበላለትም የሚለው ሀጅር ይባላል። ሀጅር ማለት መተው ማለት ነው፣ በጥሬ ትርጉሙ በአረብኛው ማለት ነው። ሀጅር መተው ማለት ነው። ሀጅር በነቢያችን ዘመን ዓለይሂ ሰላቱ ወሰላም ታስታውሱ ከሆነ ተቡክ ዘመቻ ደርሰው ሲመለሱ ሶስት ሰሓባዎች ሀጅር ተደርጎባቸው ነበር ለሀምሳ ቀንና ሀምሳ ሌሊት። እነማን ናቸው እነዛ ሰሓባ? በትክክል ተለሆላቸው በፍጥነት በፍጥነት ሶስት ሰሓባዎች ሀጅር ያረፈባቸው ሰሓባዎች አሉ። አላህ ስብሓነሁ ወተዓላ ቁርአን አውርዶ ነው ሀጅራቸው ያወረደላቸው። وعلى الثلاثة الذين خلفوا حتى إذا ضاقت عليهم الأرض بما رحبت وضاقت عليهم أنفسهم ብሎ በነዛ ሶስት ሰዎችም አላህ ተመልሷልና እናንተም ተመለሷቸው ያላቸው ሶስት ሰዎች ይሄን ጊዜ ኳስ ተጫዋች ወይም የዛፋን ስም ቢሆን እስከነ ባንክ አካውንት እስከነ እድሜው ለወደፊት ምን እንዳቀደ ኦኬ አሁን እነግራችኋለሁ ሁለተኛ ስትጠየቁ እንዳትረሱ ከዓብ ابن مالك كعب ابن مالك كعب ابن مالك هلال ابن أمية هلال ابن أمية هلال ابن أمية مرارة ابن الربيع مرارة ابن الربيع مرارة ابن الربيع كعب ابن مالك هلال ابن أمية مرارة ابن الربيع سوست النزينة شو هاجر عرفو باتو نبر همسا كان انها همسا لليت كذابو هالا كتبو كسم اللو سمعتم الله سبحانه وتعالى همسا كان انها همسا لليت وعلى الثلاثة بان ازا سوست سوى كم تمل الشال لهن نان نان تم تمل سوى شو بلو يالا شو ماتنو على اي حال منالو تبت الى الله بلالو قال المالة تبت الى الله مالت يون الشنفت مسلو تسمى እኔ ይዤው ገባሁኝ ዒሻ ሶላት ላይ ነበረ ዒሻ ሶላት እኔ አሰገድኩኝና ምንድነው ችግራችሁ ብዬ ስጠይቃቸው እንዴ ብለው ምንድነው ያሉ አልኩት ቱብቱ ኢላላህ በላሉኝ ቱብቱ ኢለይና ነው ያሉ ወይስ ቱብቱ ኢላላህ ወደኛ ተመለስ ነው ያሉ ወደ አላህ ተመለስ ነው አልኩት ሲያስተነትነው ቱብቱ ኢላላህ ለካስ ወደ አላህ ተመለስ ነው ያሉት ወደ አላህ ተመለስ የሚልህ ሰው እኮ ያስደስትህ ይገባል እንጂ ምን ያናደድሃል ስለው تبت الى الله تبت الى الله تبت الى الله يتوبوا ادرقوالنا انت المهاجران سلت አልኳቸው انسوا الحمد لله رب العالمين دسوا بلواቸው ቀሩ ማተው ግን አንዳንድ ሰው اتق الله ስትለው اللهን ፍራ ስትለው اخذته العزه بالاثم معصيه يسرى كمعصيه لا لموجد كرات كبر تلقنت يسمعዋል الله اكبر من انت سو يسو لجمهونو رستو سبحان الله يا أملاك درجة يمين ترارانو الله سبحانه وتعالى يتبك أننا انقريو الله سبحانه وتعالى يمي فرو سوج عبادة عدرقو راسو يدن القطب الله تكبلوني هون ويمس عبادة يملي صبيني هون يالو يدن القطب النزي سوج من دنو كفيات شو عندنا خوف الله مالت من مالتنا عندنا نجزي عندنا نسويش الله يتبك أننا شيطان عليه لعنة الله مقبيا ويتوك معصية لم يود سويش بمعصية بكل جباب بشوا عبادة يمي ود سويش رقمه بعبادة بكل جباب بشوا نا عبادة شو أكتاج عندي ست هذا يسكم توال ወይም በቢድዓ የተጨማለቀ ኸይር መስሏቸው አላህን እየተገዛን ነው ይያሉ ሸይጣንን የሚያመልኩበት ሱብሃንአላህ ሶላት ይሰግዳሉ ጾም ይጾማሉ ሰደቃ ያወጣሉ ግን አካውንቱ ወደ ጀነት ሳይሆን የሚሄድ ወደ ጀሃነም የሚሄድ አይደለም ሀጅርና ተወቁፍ አንድ አይደለም طيب ويو بحالة إن شاء الله تياكي كاللو بحالة صافاتكم إبليس عليه لعنة الله عبادة لم يودسو بل بل بل چمر چمر كتل كنجونو هيد هيد هيد يلونا من قد لقو براسو قزي اندي هيد يعتر قوال عندان دو دقمو يا الله فراتشا يجمر الكويو في بداية الأمر كان عبدا لله سبحانه وتعالى وفي النهاية أصبح عبدا للشيطان أعاذنا الله مجمّر يا سيجمّروا تقوى الله عز وجل نبّره كالله فراتشا عندما يملسوا كالله فراتشا عندما يملسوا يوكال الشيطان عليه لعنة الله خلاص يسوي الله نتفرعوا زم بله ندلب زلال تشفر بلو أي ملسنهم أي كبلنهم بلو عمران جن بالبت اندهد يهد يهد لنا ተስፋ እንዲቆርጥ ያደርጋዋል ፍርሃት አስመስሎኮ ነው አላህን ፈርቶ አልቅሶ ተጨንቆ ተጠቦ መጨረሻ ላይ ያ አላህ ረህመት ይረሳውና خلاص ያእስ የሚባል ውስጥ ይገባል። ያእስ ተስፋ መቁረጥ ማለት ነው። ጀነትን የሚገቡ ሰዎች እንዲህ እንዲህ አይነት ሰዎች ናቸው፣ ጀነትን የሚገቡ ሰዎች ይህ ይህ ያሟሉ ናቸው እያለ እያለ እያለ እኔስ ፈልጎ ፈልጎ ራሱን ያጣና ኸላስ እኔማ ጀነት ለእኔ አይገባኝም በቃ የእሳት ሰው ነኝ ብሎ ይደመድማል። ወላሂ አንድ ጓደኛ ነበረኝ ሰፈር እያለሁ ቃኢመ ለይል ሳኢሙ ነሃር ነው፣ ከአፉ ምንም ነገር አይወጣም ኸይር ካልሆነ በስተቀር ብር በኪሱ አይይዝም። እንዲያው ብር ካገኘን የሁለታችን እኔ ነበርኩ የሚይዘው የእሱም የኔም። ምክንያቱም እኔ ብር ተሸክሜ የሰገድኩት ሶላት ከምን እንደተሰራ ሳላውቀው ነጃሳ ቢሆን ሶላት ያበላሽብኛል ይላል። ኸውፉላህ ነበረ ወላኪን አድኸለሁ ኢላ ሳዕብ ወተዓሱር ጭንቀት ጥበት ውስጥ ከተተው። እንደገና ብር ከያዝኩኝ የአኼራ መሐባዬ ያጠፋብኛል፣ የዱንያ ፍቅር በልቤ ውስጥ እንዳይገባ ብር ወደ እኔ እንዳትጠጋ ፕሊስ፣ ለእኔ የምታዝኑልኝ ሰዎች በብር የሚገዛ ስጡኝ፣ ልብስ ገዝታችሁ ስጡኝ፣ ጫማ ግዙልኝ እንጂ ብር አትስጡኝ ይላል። በዚህ ሁኔታ እያለ አብረን ለተወሰኑ ዓመታት አንድ ሶስት አራት ዓመት አብረን ኖረናል። ስንኖር እኔ በሆነ ሰዓት ላይ ዝም ብዬ ተነስቼ አብዱረዛቅ ስለው ነዓም ይላል። አልተኛም እኔ እንቅልፌ ተኝቼ ተኝቼ ተኝቼ ተነስቼ ሰላም አለይኩም ስል ወአለይኩም ሰላም አልተኛም። ቀንም ማታም መቼ እንደሚተኛ አይታወቅም። ተኝቶ ራሱ ስሙ ስንጠራው ብድግ ይላል፣ ነዓም ይላል። አይኑ ስናዩ እንዳልተኛ ሰው። መጨረሻ ላይ ሁልጊዜ ያለቅሳል፣ ሁልጊዜ ይጨነቃል፣ ይጠበባል። መጨረሻ ላይ ኸላስ በዛ ጭንቀቱ በዝቶበት ተወው፣ ያ ሁሉ ዒባዳ ተወው። ምን ሆነህ ነው ስለው ኸላስ እኔ ጀነት እንደማልገባ አረጋገጥኩኝ አለ። ለምን? የአላህ ፍራቻ ተመልከቱ። ሱብሓነላህ። ኢብሊስ ዓለይሂ ለዕነቱላህ የያዝከው ይዘህ ቀጥል፣ ሂድ ሂድ ሂድ ሂድ ይልና ዙሪያው ገደል የሆነ ቦታ ላይ ሲያደርስህ ጥሎህ ይጠፋል። እኒ በሪኡ ምንክ ይላል አላህ ሱብሓነሁ ወተዓላ። አላሁመ ስቱርና ቢስትርከል ጀሚል፣ አላሁመ ስቱርና ቢስትርከል ጀሚል። አላህ ይሰትረንና መጨረሻ ላይ በዚህ ሁኔታ ሰውየው ለቀቀ። ኸላስ ሰውየው ለቀቀ። ማዕስያ ጫት መቃም ጀመረ። የመጀመሪያ ጫት መቃም ጀመረ፣ ሲጋራ ማጨስ ጀመረ። ሶላት አልፎ አልፎ ይሰግዳል፣ አልፎ አልፎ ይተዋል። እንዲያው የሚተወው ይበዛል። አላየሐል ሱብሓነላሂ አልከሪም። ምን ሆነህ ነው ብለን ስንጠይቀው ጀሃነም መግባቴ ላይቀር ማዕስያ የሚባል ሁሉ መተው የለብኝ ማለት ያለ ማዕስያ በሙሉ ሰርቸው መሄድ አለብኝ። በተቅዋ አድርጎ ተስፋ ወደ መቁረጥ ወሰደው። ግን አልኸሽያ ወልኸውፍ አለዚ ኑሪዱሁ ልየውማ፣ ዛሬ በእኔና በእናንተ መካከል እየተማማር ነው ያለ ኸውፍ። ምን አይነት ኸውፍ፣ ምን አይነት ፍራቻ ነው ከተባለ እስቲ ከአላህ ስብሓነሁ ወተዓላ ከላም ሳንወጣ በዛው ዙሪያ ላይ እንሽከርከር። የቁሉ ረቡ ልዕዘቲ ስብሓነሁ ወተዓላ في سورة النازعات وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى. وأما من خاف يفر سوما مقام ربه كالله في تمقوم لحظات الوقوف أمام رب العالمين سبحانه وتعالى ياتي كستة ياستاوثة كالله في تمقوم بات كستة አስታውሶ ደንግጦ ወነሀ ነፍሰ ዐን ልሀዋ ነፍስያውም ከስሜቷ ያገዳት ስሜቷን ያዝ የሚቆጣጠራት ማለት ነው። ስሜቷን የሚቆጣጠራት ይሄ ሰው ፈኢነል ጀነተ ሂየ ልመእዋ፣ እንዲህ አይነቱ ሰው መመለሻው ወደ ጀነት ነው ይላል አላህ ስብሓነሁ ወተዓላ። የሁላችንም መመለሻ ወደ ጀነት ያደርግልንና አልኸውፉ ወልኸሽያ ኸሽየቱላህ ስብሓነሁ ወተዓላ የአላህ ፍራቻ፣ የአላህ ፍራቻ ያ ኸውፉን መሕሙዱን የሚመሰገን ምስጉን የሆነ ፍራቻ የሚባለው የሰውነታችን ክፍሎች ስሜታቸው ተከትለው ገደል እንዳይገቡ የሚያግድ የሆነ ነው። እንግዲህ ኸውፍ የሚባለው هو مكنون مكنون في القلب أو في الصدر بوست أتشن يتكماتش بوست أتشن يتكمتنو بوست أتشن يتكمتنو خوف يمبالو. ولكن له علامات تظهر في الظاهر بوش أو دقمو يمتايهون ملكتو شالوت اللهن يمفرعتو ملكت وش أو يمنببونا يمتايهون النفس من دناتشو نهى النفس عن الهوى نفسي يو اجو اقرو اينو يعني سونتو بلتو كسميتاتشو فرات شاي مبالو فرحات اللهم مفرات اللهم مفرات نرجعنا اللهم مفرات يا الله فرات شاي الله تقوى خشية الله اللهم مفرات بل بوست يا لو سو يسونتو كفلوش سميتاتشو تكتلو اندايت افونا انداي هيدو يمي كلاكنو اللهن فرتو تسفا يمي قرتسو يهي يشيطان تكتاينجي يا الله سبحانه وتعالى تككلن يا الله نمي فراسو ايد اللم انجدي الله سبحانه وتعالى جنة هزقاج تولتال خوف الله الله المفرات يا الله فراتشا بلبوست يا اللوسو وستاوي فراتشا وچاوي دقمو سونتو يسونتو كفلوش انكسك اسياتشو اندياستكاكلو يمي ادرقنو مجاهد يمي بالو مفسرنا ليروچم ياسكمتوت هو الرجل يهم بالمعصية عند سو معصيان يحسبنا فيذكر مقامه بين يدي الله سبحانه وتعالى فيذكر مقامه بين يدي الله كالله فيت يمي قومبت مقومنا استاوسو فيتركها خوفا من الله سبحانه وتعالى الله انفرطو يمي تونو انجدي وچاوي يهونو انكسك اسي وچالو معصية امث وانجل وست مزفك وچاوي يهونو علو بوست يتكماتشو يا الله تقوى يا الله فراتشا لوج آوي يسونتو كفلو شندقو تأتراتشو يا درقال دمي تاوكو قلب سيد الأعضاء يسونتاتشن كفلو شهلو عليك أتشونا أميراتشو عزاجاتشو كالبنو يا كالب بتقوى كالتمولا الجيقراتشن عيناتشن هل مناتشن حرام لا انداي الزفك اندات تادر قبلو يكالكلاتشوال إذا كان وجل القلب من ذكره يتضمن خشيته ومخافته فذلك يدعو صاحبه إلى فعل المأمور وترك المحذور انقلي يا الله فرحة يا الله تقوى يا الله خوف يمبالو مقلج أو من دنو عندان دبوتاي تاتشوكونا الله مفرو يبالونا في تاتشو ويملك موك انتلا تاتشو بلبس كنان بوسيابوكو تشفافنو عندان دي علف علف بلو سوسيايو يميالك سو يهونالو ويمدك مو سوسيايو الزكري يميادرقو ليهوني يشلالو يمساسلو نقراتوش يهي الله فرينو يبالا انقاتو سلدفا تكنان بو سلهيدي لا السوايد اللمي الله فراتشا يميبالو خوف الله إذا اجتمع في قلب العبد باند باريا لب قلب وست كتكماتو يا الله فراتشا يميبالو فذلك يدعو صاحبه إلى فعل المأموري يتعززو تأزاز بتكبار اندياكناون وترك المحذوري يتكلكلوم انديكلكل يميادر قنجي بوجاوي قلصتها بيتشا عيدلو ممن نبوت الله نفران يميبالون قدي يا نبي صلى الله عليه وسلم من قديزو نبياتيني ساروت ينبرا كدام تكتنون تبكو نبياتيني يكلكلوت ينبرا ويمي كلكلوت يميكلكلنا عندكلكلم يميادرك كهنا الله نفران نحسبه كذلك نو سمراس يعني نحسبه نترترو عندنا ويم نجمته عندنا ونجي برقت أنينت يه الله فرينو يه الله نفران بلن ماسكمت عن نشلم لمن يه الله فرانو والثاني وفرد الله نو سبحانه وتعالى سهل بن عبد الله يمي بالو عالم من إلالو ليس بين العبد وبين الله حجاب أغلظ من الدعوة عند باريا كجيتاو قار تلك يهون مقارجة يلم من الدعوة راس ودا اسلمنا كمتاراتنا يأسلمنا تريوج كمكتل يبلتار ولا طريق إليه أقرب من الافتقار يا الله تري ودا ما كبرنا يا الله سبحانه وتعالى ملكتوش ودا مكبل دقمو ك ቅርብ የሆነ መንገድ የለም ሚነል ኢፍትቃሪ ከፈላጊነት የበለጠ እኛ ፈላጊ መሆናችን ካረጋገጥን ያ የምንፈልገውን ነገር ለማግኘት የታዘዝነው ትእዛዝ ሁሉ ለማከናወንና ለመተግበር ወደኋላ አንልም። ነገር ግን የሰው ልጅ የሚያምፀው መቼ ነው? አላህም በቁርአኑ እንዳስቀመጠው አራአሁ እስተግና ምንድን ነው የሚለው? ይቅራ ብስሚ ረቢከ አለዚ ኸለቅ خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم علنا كلا إن الإنسان لا يطغى عند سو يامثال يتأمل يتبتال أرآه استغنى يتبقى كمثله سيسمو عند باريا جنزب كالو هبتاموش جنزب يالاتشو ለአላህ ተዋዱዕ ማድረጉ ተቋ ሲነበብ እነሱ ቀዳሚ መሆናቸው ይረሱታል። እኛ እኮ ሀብታሞች ነን ከተራ ሰዎች ጋር አታስቀምጡን እንጂ ደሃዎቹም ራሱ ለሀብታሞችና ለድሆች የሚሰጡት ቦታ ይለያያል። ሀብታሙ ሲመጣ ይሽቆጠቆጣሉ። ሱብሃንአላህ هو انسان مثلك ሰው እኮ ነው እንዳንተ ለምን ልዩ ቦታ ትሰጠዋለህ? አላህ ልዩ ቦታ ሰጥቶታል ለፈተና ነው። ሀብት ሲሰጠው እንግዲህ ሊፈትነው ነው። አያሽኩሩ አም ይክፍር አላህን ያመሰግን ይሆን ወይምስ ይክዳል? ሊፈተንበት ነው። ደሃውም አላህ ፈትኖታል በድህነት። አያስቢሩ አም ይክፍር ይታገሳል ወይምስ ይክዳል? ሁለት የተፈተኑበት ፈተና አለ። በሀብት ከምንፈተን በድህነት የምንፈተነው ይቀላል ቆንጆ የሚሆነው። ለምን? ድህነት ራሱ ያግዝሃል ተዋዱዕ ትሁት እንድትሆን። ሀብት ግን ስንት ነገር አሸንፈ ነው ወደዛ የምትሄደው። ምን የመሰለ ማርቸዲስ ወይም ምን የመሰለ ዘመናዊ ቢኤምዳብሊው እየነዳህ መጥተህ መስጊዱ ጋር ስትደርስ አዛን እያለ ከእንዲህ አይነቱ መኪና ወርጄ እንዴት ብዬ ነው መስጊድ ገብቼ ከድሆች ጋር ምናምን መስጊዱ ንጽህናው ያልጠበቀ ሊሆን ይችላል አስሚ ይዘኛል ምናምን እያለ ሱብሃንአላህ ያ ሀብት ያ ደረጃ አላህ እንደሰጠው ይረሳል። على اي حال عند باريا فلاقي عنده هنا كالله يميفلقو نجر اندال كارغاغتنا كامنا يعني لا الله ترينا لا الله سبحانه وتعالى دعوه يشكد الدمال الله لتراو يا ايها الذين امنوا سيل ابيت الله يي الله اللي من التازز يلال عندي هادرك مرحبا يا لمن مقدمو هنيتا لانت يال تجزهني املاكي الله سبحانه وتعالى لما نجزالهني بلو يا الله تر اندي اكبر يا درغال مفتقر مهونو كارغاغته. واما اذا اقر لنفسه انه استغنى يزنغزي طغى يتامل يامص الله يطبقنا. واصل كل خير في الدنيا والاخره بدنيا باخره يملكام نغراتوج كله واناو مسرته مندنو كتباله الخوف من الله سبحانه وتعالى يا الله فراچانا عند سو بلبو يا الله فراچا قالو اجتمعت فيه خير الدنيا والاخره يدنيا مي اخره ملكام نغراتوج تسباسبولت مدفو نغر سيغاطمو انداي نچانچ يا الله تزاز انداي تس خوف الله يميبالو بلبو است تكماچتو مدفو نغر انداي ناغر يادرقوا الله حت سيستو بهابتو يتلايو حرام است يمياغدو بل كل شيء في دين الإسلام منوط بالخشية من يوم انكسك آسي من يوم كنواني يميكنا ونوت كله كالله فراجة غير يتهازونات الله فراجة من دينه كدم يعلم وأما من خاف مقام ربه كالله فيت اقوم اللهن بلو يميسكاسو ከአላህ ፊት ሲቆም ምንድነው ማቀርበው ለአላህ ማቀርበው ምንድነው ብሎ የሚሰጋ ሰው ሶላት ይሰግዳል። ላኢላሀ ኢላላህ ሙሐመድ ረሱልላህ በትክክል ይተገብራል። ጾም ይጾማል ከሐራም ይርቃል። የመሳሰሉ መልካም ነገራቶች ባጠቃላይ የነብያችን ሰለላሁ ዐለይሂ ወሰለም ትክክለኛ ተከታይ ይሆናል። ነብያችንም ዐለይሂ ሰላቱ ወሰላም ምንድነው ያሉት? ኢዛ ለም ተስተሂ ፈስነዕ ማ ሺእት አላህን ካላፈርከው አላህን ካልፈራኸው የፈለግከው ስራ ስራ አሉት። እንግዲያው እንደልባችን እንዳንሆን እንደ ልባችን እንዳንሰራ የሚጠቅመንና የሚያግዘን ትልቁ ረዳታችን ሀብታችን የአላህ ፍራቻ ተቅዋላህ ዐዘ ወጀል አላህን መፍራት የሚለው ነው። ለዚህ ነው ሳህል ብን ዐብድላህ رحمه الله تعالى وكل خير في الدنيا والآخرة الخوف من الله وأصل كل خير في الدنيا والآخرة الخوف من الله يدنيا يا آخرة يملك من قراتك مسرته يا الله فراتشان ويا الله تقوى سبحانه وتعالى ويدل على ذلك لذهم يتقم النالال قوله تعالى يا الله حببل ولما سكت عن موسى الغضب أخذ الألواح وفي نسختها هدى ورحمة للذين هم لربهم يرهبون موسى عليه السلام كان بربت قطعة النشبرة دسل اللت مصحفنا نسهو دمي توقعوا نبي موسى عليه السلام ودى طور لميقات الله سبحانه وتعالى لا الله كترو سبع سوج كإسرائيل مرت مرت سوج يمي بالو سبع سوج مرتو ودى طور سينا هدو قويتو عن داربا كان قويتو سين ملسو ቆይተው ሲመለሱ ወንድማቸው በቦታቸው ተክተው ነበረ ሃሩን አለይሂ ሰላም ወንድማቸው ነበረ ተተክተው የተቀመጡት ህዝቦቹ ሙሳ ከሄደ በኋላ አንድ ሙሳ ሳሚሪ የሚባለው ወርቆችን ሰበሰበና አቅልጦ ሲያበቃ በእንስሳ ቅርጽ ሰርቶ ሲነኩት ድምጽ የሚያወጣ ኦ ኦ ኦ የሚል ድምጽ የሚወጣበት ይሆነ እንደ እንስሳ ብት የሰርቶ ሲያበቃ ሃዳ ኢላሁኩም ወኢላሁ ሙሳ አላቸው የናንተም የሙሳም ጌታ ይሄ ነው ሙሳ ዝም ብሎ ነው አንዴ ጥሩሲና አንዴ ምናምን ይያለ ሚለው እንጂ ይሄ ነው አምላካችን እዚህ ነው ያለው ሱብሃንአላህ ሰውየው ራሱ እንደሰራው ረሳው ራሱ ወርቃምጡልኝ ብሎ አቅልጦ ሲያቀልጥ ያዩት በእንስሳ ቅርጽ ሰርቶ መጨረሻ ላይ ድምጽ ሲነኩት ድምጽ የሚያወጣ ስለሆነ ብቻ አምላካችን ነው ምንም ነገር ንግግር እንደማይመልስላቸው ሲያናገሩት እንደማይመልስ እንደማይሰማቸው እንኳን መገንዘብ ተተውታል በኋላ ነብዩ ሙሳ ሲመለሱ ሰው ሁሉ ያአላህ ዲን ትቶ ኢባደተ ልዐጅል ጥጃ ማምለክ ላይ ገብቷል ነብዩ ሙሳ ተቆጡና ወንድማቸው ሲማቸውና ጭንቅላታቸው ይዘው እንዲጠምዝዘው ምን ሆነህ ነው ሰዎች እንዲህ ሲጣመሙ ዝም ብለህ የተውካቸው አሉ እኔማ ሰዎች ከፋፈልካቸው እንዳትለኝ ብዬ عند من قد يزو اندي تبقوا نو هلو ما عند بوتا لا اندي تبقوا بيه نو لا تأخذ بلحيتي ولا برأسي يالو جنك الله تيم سمي ما اتيازين رقاب الالو الله سبحانه وتعالى نبي موسى عليه السلام واندما اتشو اندزا واندما اتشو اندزا درقو سيزو بجات شو ينبرا سلاك صحوفو تي الله سبحانه وتعالى قالاتو تي يازو يهون الصحوف نبرت آلو تسبرا مدر لاي ያዙትና ቁጣቸው ሲበርድላቸው ከመሬት አንስተው ያዙት ወፊ نسختها هدى ورحمة በዛች ጣውላ ለውሽ ላይ ተጽፈው የነበሩ ጽሁፎች ቀናው መንገድ ትክክለኛ መንገድ የሚጠቁሙ ቃላቶች ነበሩ ወራህመቱን ያአላህ ራህመቲ አላህ ዝነትና ያአላህ ረህራህ ደግሞ የተሞላባቸው የሆኑ መልእክቶች ይዘዋል ለነማን للذين هم لربهم يرهبون ለጌታቸው ለሚፈሩ ሰዎች خوف الله وتقوى الله عز وجل لا لاچو سوچ قطتኛው መንገድ ይመራቸዋል ያአላህ ረህመትን ያመጣላቸዋል እንግዲህ የቁርአን አንቀጾችን በሏቸው ከቁርአን ውጭ ያሉ መልእክቶችም ያአላህ Subhanahu Wa Ta'ala መልእክቶች ቀጥተኛው መንገድ የሚመሩት ለማን ነው ስሜቱን ወደ ጎን ትቶ ያአላህ ፍራቻ መሰረት አድርጎ መመሪያ አድርጎ ለያዘ ሰው ነው ከአላህ ቁጣ ከአላህ Subhanahu Wa Ta'ala ቅጣት እንዴት አድርጌ ላምለጥ ብሎ ጭንቀት ውስጥ ላለ ሰው ቁርአን ያአላህ ከላም ይመጣና አከሃዱ ይህ ነው ይሄንን ከተከተልክ አላህ Subhanahu Wa Ta'ala እንዲህ ይሰጣሃል ብሎ ያስቀምጥለታል ያ መመሪያ ተከትሎ ራሱን ከጀሃነም ያድናል ራሱን ከአላህ Subhanahu Wa Ta'ala ቁጣ ያድናል ማለት ነው ይህንን አያ አስመልክቶ ሙጃሂድ እና ኢብራሂም የሚባሉ ሙፈሲሮች ተላላቅ ሙፈሲሮች ረህመቱላሂ ተዓላ አለይሂም ኢብራሂም አንነኸዒ የሚባሉ الامام المشهور ተላላቅ عالم ናቸው ኢብራሂም አንነኸዒ እና ሙጃሂድ የሚባሉ ሁለቱ عالمዎች ሁለቱ የቁርአን ተፍሲር ሙፈሲሮች هو الرجل يريد ان يذنب الذنب فيذكر مقام الله عنهما فيذكر مقام الله فيدع الذنب يا الله فراتشاك الله في تقومو متأيكو يستوسنا معصياون يمي تونو لربهم يرهبون الله يمي فرو يمي بالو تبلو فسرو تال لك قدم السدي يمي بالو مفسر يفسرو تأينتنو ابن أبي الدنيا يمي بالو تالك عالم يسكمتو ولمن خاف مقام ربه جنتان يتبالو يمسحسلو هلو الله سبحانه وتعالى قال قبتو الله تشوال النزي سوج الله يمي فرو سوج سيامي أتشو من دنو كالله زند كالله زند مفلح يمي بال سيامي ست أتشوال كتت أياك إنت نجاي وطا كتت أياك إنت يدانة كالله زند فتجا يما يتبكو يلقونس دسيب له بدنيا سالة تجنان كتت أبه يهج تكتاي هنه نوره نبره أهون دقمو ينفاته واقع يمتاقين يبتنو جنة الفردوس لا يقبالنا اندلبه تنفلاس سبت يمبالبت كأني هونال الله سبحانه وتعالى ألف لاميم ذلك الكتاب لا ريب فيه هدى للمتقين ألف لاميم الله أعلم بمراده ذلك الكتاب يه كتاب نو مصحف نو على القرآن ناس ملكته لا ريب فيه ترد أريا للو يهون كالله جيتا كالله كجيتا جن كالله سبحانه وتعالى يورده من ترد أريا للو هدى للمتقين الله لم يفروا سوتش من مريات شونو الله لم يفروا سوتش الله لم يفروا سوتش الله سبحانه وتعالى من مريات القواس كم تقول لا تقول بأ الله من مريات يمن مروا دقاقي الله باروج يا الله فراج شاب لباتش وستي الله تشو سوتش لا تشو لا ريب في هدى للمتقين ألنا الذين يقيمون الذين لا ريب في هدى للمتقين الذين يؤمنون بالغيب ألف لام ميم ذلك الكتاب لا ريب في هدى للمتقين الذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون هنو يفلكت إن شاء الله أولئك على هدى من ربهم كجيتاتشو بهنا بمن مري علينا تشو يالوت النزي سوج وأولئك هم المفلحون نجا يمي وتم النسونا تشو إلى الله سبحانه وتعالى كتتياك إنتم كتشنكتم كتبتم سكرات الموت سيموتو سكرات الموت لا يسيدرسو سكرات الموت لا يسيدرسو بشيطان كم يتعللونا يالو تاور روش بتككل اندم اندي وطو حتى شنكتو كبار بيهونم نبي عليه الصلاة والسلام إن للموت لسكرات موت لموت ترى موت هلو شنكت هلو تبت هلو بزا ساعات ملائكة وشي وردو الله شونا ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون أبشروا أتتكزوا أتفروا يالو يمياتنا عن نواتشو ملائكة وشمت الله شوان نجا وتتوال نزي سوج بدنيا يالو لتفتروا لتعالى علامة سيسرار الناس ينكساكسوا سينكساكسوا نبرو سكرات الموت لايم ملائكة وش إياتنا عن نواتشو بتكك لن يامن قدس أنتو اندي موت يدرق عنه في عالم البرزخ ويم عالم القبر يكبروا عالم مستسي قبر يقوموا ملائكة وش بتياك سيافات تتواتشو تكك لن يعمل سيمي ملسوا النزاراتشو يثبت الله بالقول الثابت يتبالوا مؤمن وشناتشو في الحياة الدنيا وفي الآخرة مكابر ملاي بدنيا ملاي يثبت الله بالقول الثابت يسألنا يونا تكك لن يو من قد يزون ديسان ويادرقاتشوال مؤمن وشدقاقي الله باروش تكك لن يوشو النزين قري بدنيا بعالم البرزخم عالم الآخرة كالله في تقومه ودقمه أسكدمه وسلفره خلاص فرهات يمي بالنقراء قطمتهم إن شاء الله تعالى جعلنا الله منهم يا رحم الراحمين الله يكن السقارة برقن قطتن يوم قد يمي مروا أولئك على هدى من ربهم كقيتات شوبهون من مريا لينات شوال كجيتاتشو بهون من مري علي يمي نورو يمي سانو سوتش مدقمو الله بل إلى سورة سورة طه لاي سيقل سلن فمن اتبع هدايا فلا يضل ولا يشقى كتتن يوم من قد ينين كتتن يوم من قد ተከትሎ የሚመራ ሰው ይላል አላህ ስብሓነሁ ወተዓላ ፈላ የድሉ በሐያት አዱንያ ሲኖር አይወላገድም፣ መንገዱን አይስትም፣ ትክክለኛ በሆነ መንገድ ላይ ተከትሎ ይሄዳል። ወላ የሽቃ የውመል ቂያማ ከአላህ ፊት ሲቀርብ ደግሞ እድለ ቢስ አይሆንም፣ የለፋበት ዋጋ ይሰጠዋል። አላህ ስብሓነሁ ወተዓላ የለፋበትን ዋጋ ይሰጠዋል። ጠይብ፣ ይህንን መንገድ እንድንይዝና በዱንያም በአኺራም ፈላህ ነጃ እንድንወጣ የሚያደርገን ነገር ምንድን ነው ከተባለ ባዕደ ፈድሊላሂ ወረሕመቲህ፣ የአላህ ፈድልና የአላህ ረሕመት ከአላህ ረሕመትና ከአላህ ፈድል በኋላ በጣም ትልቅ የሆነ ረዳትና አጋዥ ዒልም ነው። ዒልሙን ሸርዒይ የሸሪዓዊ የሆነ እውቀት የአላህ መንገድ የሚያሳውቀን የሆነ እውቀት በዚሁ ላይ ትልቅ ረዳትና ትልቅ አጋዥ ትልቅ ጓደኛም ነው ዒልም የሚባለው። ለምን ከተባለ ኸውፉላህ ወኸሽየቱላህ ለማስገኘት ዒልም ትልቅ አስተዋጽኦ አለው። የቁሉ ረቡ ልዕዘት ሱብሓነህ ሱረቱ ፋጢር ላይ አላህ ምን ይላል? ኢነማ የኽሻ ላሃ ምን ዒባድህ ልዑለማኡ፣ ከባሮቹ መካከል አላህን በትክክል የሚፈሩት የአላህ መንገድ የሚያውቁ የአላህ ደረጃ የአላህ መቃም የአላህ ትልቅነት የአላህ አዛኝነት የሚያውቁ ደጋግ የአላህ ባሮች ናቸው። ወልመዕና አነሁ ላ የኽሻሁ ኢላ ዓሊሙን፣ ዓሊም ካልሆነ በስተቀር አላህን የሚፈራ የለም። ፈቀድ አኽበረ አላሁ ተዓላ አነ ኩለ መን ኸሽየ አላህ ፈሁወ ዓሊም፣ አላህን የሚፈራ በሙሉ ዓሊም ነው። ማንበብ ይቻል አይቻል፣ ነገር ግን የአላህ አንቀጾች የአላህ ህግጋቶች ቀን ተዕለት የሚያነብና የሚረዳ ሰው ለአላህ ፍራቻ ይጠቁሙታል። ወማዐ ዛሊከ ዒልም ኑሮት አላህ በጠላው ቦታ ላይ የሚገኝ ሰው ጃሂል ይባላል። ሐታ ወለው ካነ ዓሊመን ፊ ዛሂሪ፣ ዛሂሩ ዓሊም ቢሆንም እንኳን በሚሰራው ስራ ምክንያት ጃሂል ተብሎ ይሰየማል። ለምን ጃሂል የሚለው የአላህ ድንበር የማያውቅ ብቻ ሳይሆን የአላህን መንገድ የተሳሳተ ተሳስቷል። ጃሂል ጃሂሉ ነው ወደዛ እንትን የገፋፋው። طيب الله سبحانه وتعالى بليل اسرائيل امن هو قانت اناء الليل ساجدا وقائما يحذر الاخرة ويرجو رحمة ربه قل هل يستوي الذين يعلمون والذين لا يعلمون الى علم ودز عبادة ودم الكام نجر ندم يقفافنا ندم يقز سيتقمن وعليكم السلام ورحمة الله وبركاته سيتقمن الله سبحانه وتعالى الى امن هو قانت اناء الليل ساجدا وقائما يحذر الاخرة ويرجو رحمة ربه ቀንና ሌሊት ለአላህ ስብሓነሁ ወተዓላ የሚገዛው ነው የሚሻለው። በሌሊት እየቆመ በቀንም አላህን ስብሓነሁ ወተዓላ እየተገዛ የሕዘሩ ልአኺራተ የየውም ልቅያማ የአኺራን ክሳራ እየተጠነቀቀ አኺራን ተጠንቅቆ ወየርጁ ረሕመተ ረቢሂ የአላህ ህዝነትን ተስፋ አድርጎ አላህን የሚገዛ ነው ወይም እስከዚህ ውጭ ያለው ነው የተሻለው ሁኔታ ይላል። ቁል በላቸው ሙሐመድ ሆይ هل يستوي الذين يعلمون والذين لا يعلمون يمياوقنا يمياوقو يستكاكل اللون كالله زندم هنا يا الله من قد لما وكم اكل هنا اللوي هلتو لا يه استفهام انكاريين يما طلالاتيون انديت لي هنا اجلال اواك انا لواك اكل هنا لدي والخشيتو وخشية الله سبحانه وتعالى أبدا متضمنة للرجاء الزيلاي كفتن يا يونت أنك أكل النادر قبتي قبالنا الله أن يفرّاسه يا الله رحمة مرسات يلبتم يا الله رحمة تسفى يم يادر قسو دقمو يا الله رحمة تسفى بمادرك كعبادة مزنة قات مجالي يلبتم الله غفور الرحيم إلا يهون يالهون إياك بس الله غفور الرحيم ይሄኛው ደግሞ አላህ ሱብሃነላህ ሱብሃነላህ ከሪም የአላህ ሱብሃነ ወተዓላ ረሕመቶችና የአላህ ህዝነት የአላህ ሱብሃነ ወተዓላ ደግነት ሁሉ እስኪረሳ ድረስ በፍርሃት ብቻ ተውጦ የሚጓዝ ሰው ማለት። ሁለቱም ስህተቶች ናቸው። ወልኸሽየቱ አበደን ዳኢመን ወአበደን ሙተደሚነቱን ልረጃ፣ የአላህ ፍራቻ ተስፋን ታስይዛለች። የምትፈራው አካል ከሱ የምታገኘው ነገር ተስፋ ስለሚኖርህ ነው እንጂ አላውቀውም አያውቀኝም የሚባል ወደ ጎን ትተህማ ከሆነ ምንም ነገር የሚታየም የለም። ወለውላ ዛሊከ ለካነት ቁኑጠን ኸሽያ ወይም ኸውፍ ሳይሆን ቁኑጥ ነው የሚባለው፣ ተስፋ መቁረጥ። እዲያ እኛ ደግሞ ጀነት ጀነት ለእኛ አይደለችም ይላል። ለእኛ ነች ለእኛ አይደለችም የሚለው ለአላህ ተወው። አላህ ግን እንድትፈራው አዞሃል፣ ታዘዘው፣ ፍራቻው ያዝ። ፍራቻው ደግሞ በንግግር ወይም በማልቀስ ወይም በምናምን ሳይሆን አላህ ያዘዛቸው በመታዘዝና አላህ ስብሓነሁ ወተዓላ እንዳትቀርባቸው ያላቸው ደግሞ ባለመቅረብ ነው የሚገለጸው፣ ሌላ አይደለም። እኛ ተሆን የጀነት አይደለንም። ይሄ የሆነ ደስ የማይል አባባል ነው። እንዲያውም አላህ የጀነት ያድርገን ይባላል እንጂ አይደለንም ይባላል እንዴ? ደምድሞ እንዲያው ፍርድ በመስጠት በራሱ ላይ ወኢላ ወለውላ ዛሊከ ለካነት ቁኑጠን ከማ አነ ረጃአ የስተልዚሙ ልኸውፋ። ስብሓነላህ። በአላህ ላይ ተስፋ ስታደርግም ኸውፍ ሙተደሚኑ ልልኸውፍ፣ ፍራቻ የሚባለውም አብሮታል። ቅድም የሆነ ምሳሌ ሰጥቻችሁ ነበረ። እየተወዳደሩ ሊያሸንፉ የመጨረሻ ስቴፕ ሲቀራቸው ይሄኛው የታሸገ ኢንቨሎፕ ይሻላችኋል ወይም ፊች ቁጥር ለመክፈት ሲባሉ ለመወሰን እንዴት ነው የሚያስጨንቃቸው? ከዛ በፊት እኮ ዳብል ዳብል እያጠፉ መጥተው እኮ ነው። እዚች ኤንቨሎፕ ያለችዋ ጥያቄ ከመለሳችሁ ይህን ያክል ይከፈላችኋል፣ ይህች ቁጥር ከከፈታችኋት ግን ያ ገንዘቡ ራሱ ነው። ምናልባት አንድ ብር ልትሆን ትችላለች፣ ምናልባት 2 ሚሊዮን ሊሆንም ይችላል፣ ወይም ሌላ ሌላ። ሱብሓነላህ። ወይም ኤንቨሎፕ ውስጥ ነው ያለው ወይም ደግሞ እዛች የታሸገች ቁጥር ነው ያለችው። ሰዎቹ እንዴት ነው እንትን የሚሉት? ተስፋ ስላደረጉ ፍርሃት ያድርባቸዋል። አት ዘ ሴም ታይም በአላህ ላይ ተስፋ የሚያደርግ ሰው ኢነል ኸውፈ ሚነላህ ሱብሓነሁ ወተዓላ ሙተደሚኑን ልረጃኢ ወኢነ ረጃአ ሙተደሚኑን ልልኸውፍ፣ ሁለቱ ተነጣጥለው የማይታዩ ናቸው። አላህን የሚፈራ ሰው ከአላህ የሚጠብቀው ተስፋ ስላለው ነው ያ ነገር እንዳያመልጠው። ከአላህ ተስፋ የሚያደርግ ደግሞ መዝረክረክ ሳይሆን ተስፋ የሚያደርግም ይፈራል። ቢያመልጠኝስ ባጣውስ የሚለው ፍርሃት አለው። ሁለቱም አንድ ላይ እንግዲያው الخوف والرجاء من المؤمن بمنزلة الجناحين من الطائر يمؤمن خوفنا رجاء يزو ود آخرة ود الله رحمة ود جنة سيبر لك اند برارينو براري هو لتكن فار اللي عنو عندو كتسبر بعندو مبرر عجل بالانسو هاي تبك اللت لك مؤمن هو لتو مرساتي اللبت أن يكون بين الخوف والرجاء. الخوف والرجاء هو لتم ባላንሳቸው ጠብቀው የሚጓዙ ሲሆኑ ትክክለኛ ሙእሚን ወደ ትክክለኛ ሀገር በመልካም ሁኔታ ከሚሄዱ ደጋግ አላህ ባሮች ይሆናል። فأهل الخوف لله والرجاء له هم أهل العلم الذين مدحهم الله سبحانه وتعالى ተስፋም ያላቸው እንዲሁም የአላህ ፍራቻ ያላቸው ሰዎች የእውቀት ሰዎች ናቸው። ያወቀው ጨነቀው እንደሚለው የአገረኛ አባባል የአላህ ዲን የአላህ ቦታ መቃሙ ሲረዱትና ሲያውቁት አላህን ይፈሩታል። ከአላህ ስብሓነ ወተዓላ የሚገኘው አጅርና ከአላህ ቁርቡላህ ስብሓነ ወተዓላ እንዳያመልጣቸው ይጠበባሉ፣ ይጨነቃሉ። እንግዲያው አላህዬ ስብሓነሁ ወተዓላ ቢረሕመቲከ ወፈድሊከ ወጁዲክ ዕልሙን ሐቂቂ አላህ ይወፍቀን። ዱንያ አኺራችን መመሪያ የሚሆነን ቀጥተኛው መንገድ የሚመራን ዕልም አላህ ይስጠን፣ ከአላህ ስብሓነ ወተዓላ ጋር የሚያቀራርበን الذين مدحهم الله اللهم يا موغساتشو يهونو هل يستوي الذين يعلمون والذين لا يعلمون بلوا موغساتشوال انما يخشى الله من عباده العلماء اللهم يمي فرما كباروچو مكاكل عالموچناچو ياله يميا موكاشاچونا يميا موغساتشو دغاغي الله باروچو يسون دين اوقو بتككل يمردوتنا بتككل يمي تغبروبتناچو ቃላቶች ማንበብና መተንተን እንዲሁም ሐሳቦች ማብላላት ማንሸራሸር አይደለም። አቡ ሐያን ተሚሚ የሚባሉ ዓሊም አንሁ ቃል አልዑለማኡ ሰላሳ ዓሊሞች ወደ ሶስት ይከፈላሉ። ፈዓሊሙን ቢላሂ ለይሰ ዓሊመን ቢአምሪላህ ወዓሊሙን ቢአምሪላሂ ለይሰ ዓሊመን ቢላህ ወዓሊሙን ቢላሂ ዓሊሙን ቢአምሪላህ። ዑለማ ወደ ሶስት ይከፈላሉ። አንዳንዶቹ አላህን የሚያውቁ አላህን የሚፈሩ ከአላህ ተስፋ ያደረጉ የአላህ እውቀት ليس عالما بأمر الله ትእዛዛቶቹ ግን ዕልም የላቸውም ጃሂሎች ናቸው ግን አላህን አውቀዋል አላህን ይገዙታል وعالم بأمر الله ليس عالما بالله አንደኛው ደግሞ የአላህ ህግጋቶች ሸርዑ በሙሉ አውቆታል አላህ ፍራቻው ላይ ግን ምንም ነገር የለውም ጋዜጠኛ ይባላል ይሄ ሱብሃንአላህ የዲን ጋዜጠኛ ይለፈልፋል ተቋ የሚባል خیر ቦታ ላይ አታገኘው ኢባዳ ላይ አይገኝም ግን የሆነ መስአላ ሲገኝ ተንታኝ ሆኖ ቁጭ ይላል وهذا والعابد الجاهل والعالم المنافق او العالم غير العابد يضران للاسلام وللامه ሁለቱ የአላህ ዲንና የአላህ ባሮችን ይጎዳሉ አንደኛው የአላህ ሸሪዓ ያውቅና ያ ሸሪዓ ለዱንያ መተዳደሪያ አድርጎ ያስቀምጣዋል ስለ አኺራው ምንም ድርሻ የለው ለዱንያ መተዳደሪያ ብቻ የፈለገ ይምጣ ዲኑ የሚጎዳ ኡማውን የሚጎዳ አኺራ የሚያሳጣው ይሆን ያወቀው ስራ ስለተቀጠረበት ብቻ በዛው የሚጓዝ የሚሯራጥ ሰው አለ አንዳንዱ ደግሞ ዒባዳ ያደርጋል የራሱ ሐሳቦችና የራሱ እንቅስቃሴዎች ወደ ዲን ወደ ሸሪዓ አስገብቶ ሲያበቃ እንደ ሸሪዓ እንዲታዩለት ይፈልጋል ህብረተሰቡ ምንድነው የሚያየው ይሄኛው ዓሊም ነው ቁርአን ያውቃል ሐዲስ ያውቃል እሱ አይሳሳትም የሚል ግንዛቤ ያደረባቸዋል በጭንቅላታቸው ውሸት ቢናገርም ቢድዓ ቢናገርም ውስጥ ፍራቻ ስለሌለው ያኒ ሰው ዝም ብሎ ይከተለዋል ተከትሎት ገደል ይገባል ሁለተኛ ደግሞ ዕልም የለውም ግን የሚያሳየው ውጫዊ የሆነ ዒባዳ ሲለፋ ዝክሩ ዒባዳው ምኑ ምናምኑ ሲያደርግ ግን كأنه ملك نزل من السماء كسما يورد ملائكة مثلا ولكنه ليس عالما بأمر الله وشرع الله يا الله حققاتو چاوك اچوم يتنيا وديت اندمي وسد هاوكم سو منو نمي ايو يهم ما تلك عابد يهنن كاتل الله چوما بك انانتن كم من نكتل سو تكتلن جهنم بن نقبا يشالنا ليلا سو يوريت اندمي ركو هاوكم دين ياوك عالو يستت ايكو حديث من دنو رواية سنت رواية وچالو የትኛው ነው ጠንካራ ሪዋያ የሚለው ብታዩ ምንም ነገር የለም ተፍሲር እንዴት ስንት አይነት መንገድ ተፍሲር አለው التفسير يعني اسباب النزول واحكام القران وتفسير القران ምንድናቸው اسباب النزول يمثلوا ምንድነው ጠይቀው ስትለው ሰውየው ማያውቅም ተከታዩ ማያውቅም ዝም ብሎ 24 ሰዓት ብቻ በሚሰራው ስራ ያያየ ተመስጦ دين الاسلام እንዳያውቅና ከአላህ ጋር የትኛው መንገድ እንደሚያገናኝ አያውቀው ከአላህ ዘንድ ስራችን ስለበዛ ስራችን ስለተለቀ አይደለም አላህን ምናስደስተው ይልቁንስ አላህን የምናስደስተው አላህ የሚፈልገውና በሚፈልገው መልኩ መጓዝ ስንጀምር ነው አላያችሁም እንዴ አቡና አደም አለይሂ ሰላም ከጀነት የተባረሩበት ምክንያት አንድት ቅጠል ቀንጥሰው በመብላታቸው እኮ ነው ወንጀሉ ከባድ ነው በእኛ እይታ በጣም ቀላል ነበር እንኳንስ ከጀነት ሊያስወጣ ቀርቶ ابو البشر خلقه الله بيده الله بجو يسرعچو فطور كجنت لمبارر مكنيات عندت قتل كجنت قنطسه بلتهال يجنت اتكلت بمولو كو اندلباچو يبلو كو نو ولكن يمان تزاز يتطاسه نو يا الله فراچا يميبالو يا الله دين ماوق ويم دم الله بميجباو مگزات مالت الله سراسو يهنن ادريك يه اتادريك بس بقران اماكانينت ወይም በላካቸው በነብያችን ሰለላሁ ዐለይሂ ወሰለም አማካኝነት ነብያችን አድርጉ ያሉት የሰሩት ወይም ስሩ ብለው ያዘዙት ወይም ሲሰራ አይተው ዝም ያሉት እሱ ነው ወደ ጀነት ወደ አላህ ውዴታ የሚያቀርበን ለዚህ ተብሎ ቢድዓ ከሐራም በላይ ከፍተኛ የሆነ አስተዋጽኦ አለው አንድ ባሪያ ከመንገድ ለማውጣት ሸይጣንንም ዐለይሂ ለዕነቱላህ ከሐራም ይልቅ ቢድዓ ያስደስተዋል ለምን ከአላህና ከነቢያችን ሰለላሁ ዐለይሂ ወሰለም ጋር እኩል እየተፎካከረ ስለሆነ ቢድዓ የሚያግበሰብሱ ደግሞ አልዓቢድ ቢገይር አልዕልሚ ወልዓሊም ቢላ ዒባዳ ዒባዳ የሌለው አረብኛው ወደ ተለያዩ ቋንቋዎች በመተንተን ብቻ የታወቀ ግን ዒባዳ ላይ ዜሮ የሆነ ምልክት እንኳን የሌለው የዒባዳ ምልክት ያው ዝም ብሎ ጋዜጠኛ የሚመስል ዓሊም እነዚህ ሰዎች ወደ ዲን አልኢስላም የተለያዩ ቢድዓዎች እየቀላቀሉ እስልምናንና ሙስሊሞችን በመከፋፈልና በመጉዳት ከፍተኛ አስተዋጽኦ አላቸው። አላህ ስብሓነ ወተዓላ ይጠብቀንና። ሶስተኛው አላህ የሚወደው ዓሊሙን ቢላህ ዓሊሙን ቢአምሪላህ፣ የአላህ ትእዛዛቶች የአላህ ህግጋቶች አውቆ አላህንም አውቆ በትክክል ያዕለሙ አላህ ስብሓነ ወተዓላ ያዕለም ዓሊሙን ቢላህ ቢዒባደቲሂ፣ ለአላህ የሚገባው ዒባዳ የትኛው ነው? የአላህ ስሞች ለአላህ የሚገቡ የትኞች ናቸው? እኔ ለአላህ ምን መሆን አለብኝ? አላህ ለእኔ ምን ነው የሚለው ጠንካራ የሆነ ግንኙነት ኑሮት አላህ በምድር ላይ ያስቀመጣቸው ሸሪዓዎችም ከቁርአንና ከሐዲስ ተረድቶ የሚሄድ ወዓሊሙን ቢላህ ዓሊሙን ቢአምሪላህ ፈልዓሊሙ ቢላህ ወለዚ የኻፉህ ወልዓሊሙ ቢአምሪላህ ወለዚ ያዕለሙ አምረህ ወነህየህ ወፊ ሰሒሕ። ሶስተኛው ያው ትክክለኛው የሆነ ትእዛዛቶችም አክብሮ አላህን ፈርቶ የሚጓዝ ደግ የሆነ ባሪያ ነው አላህ ስብሓነ ወተዓላ። ነቢያችንም ዓለይሂ ሰላቱ ወሰላም والله إني لأرجو أن أكون أخشاكم لله وأعلمكم بحدوده يال إني كهون لا تشون ببلت أهونيتا الله نمفرانا لسو دنبر لسو من قدم كنا أنت بتش على ملك أو قال له بيه تسفادر قال له نيال نبينا تشو كسا تشو بلا يمي بلت يلم بعبادا بعلم قن سواج متونا إنيانا نبيات شن من أجنا نيان بلو يلكون سلا راسات شن أكتاج أنك أيسر بزمنا تشو كونو عليه الصلاة والسلام. አንደኛው ምን አለ? ወላሂ ላ አናሙ ሌይላ፣ ሌሊት አልተኛም እየሰገድኩ አድራለሁ። ሁለተኛው ላ አና አሱሙ ደህር አለ፣ አመቱ በሙሉ እጾመዋለሁ አለ። ሌላኛው ላ አተዘወጁ ኒሳአ ተፈረቁ ልልዒባዳ፣ ለዒባዳ ተፈርቁ ሁኜ ሚስትን አላገባም፣ ዓለማዊ አልሆንም፣ ዓላማዊ እንጂ አለ ነቢያችን ዓለይሂ ሰላቱ ወሰላም። አማ አናሉ አራተኛ ሆኑ። የሶስቱ እንግዲህ ከንቱ ነበረ ማለት ነው። እኔ ግን አሉ ሌሊት ሰግዳለሁ፣ መልሼም እተኛለሁ፣ ቀንም እጾማለሁ፣ አንዳንዴ ማፈጥራለሁኝ፣ ሚስቶችም አግብቻለሁ። መንገዴን የጠላ ሰው ከኔ አይደለም አሉ። ያ አላህ፣ ሰውየው የራሱ ቢድዓ ከንቱ የሆነ ኮተት እየሰበሰበ አላህን እፈራለሁ፣ አላህ ልገዛ ነው። ማን አለ? በመጀመሪያ ደረጃ እኮ አግርመንት ያስፈልጋል እኮ። እስቲ በውጭ ያላችሁ ወንድም እህቶቼ ልጠይቃችሁ፣ ወደ ስራ ስትገቡ የባንክ አካውንታችሁ ሳትሰጡ ዳይሬክት ዲፖዚት ከሆነ የምትሰሩት ማለት ነው፣ ካልሆነ ደግሞ በቼክ እንዲጻፍላችሁ አግሪመንት ካለለ ስማችሁ ምናምናችሁ ካልሰጣችሁ ካምፓኒው በስተመጨረሻ ላይ በሳምንቱ ጁምዓ ጁምዓ የሚከፍላችሁ ይመስላችኋል? ማን አለስ በዛ መልኩ የተከፈለው? ዝም ብሎ ምንም አግሪመንት የለውም እየሰራሁ ነው እያዩኝ ነው ለምን አይከፍሉኝም ብሎ እየሰራ የሚሄድ ይከፈለዋል? አይከፈለውም። ከአላህ ስብሓነሁ ወተዓላ ህግም ልክ እንደዛው ነው። አላህ ራሱ እንዲህ ስራ እንዲህ እሰጥሃለሁ የተባሉ ዒባዳዎች እንጂ እኛ ራሳችን በአንድ እግራችን ቁመን እድሜያችን በሙሉ በዛ ብናሳልፈው ራሱ ሰዋብ የለውም። አንዳንድ ጊዜ ቂምሃ ላይ የሚቀሰሱ ቅሳዎች አሉ። አንድ ሰውዬ ሶላት እየሰገዱ ስጁድ እያደረጉ 40 ዓመት ሙሉ ስጁድ አደረጉ። በዙሪያቸው ዛፍ በቀለ፣ 40 ዓመት ሙሉ በዙሪያቸው ዛፍ በቀለ፣ መስጅዱ ፈርሶ ምናምን ጫካ ሆኖ እሳቸው ስጁድ አድርገዋል። ቢላሂ ዓለይኩም ይህ አይነቱ ኹዛዕቡላት ልጃሂልያ፣ የጃሂሎች ዝም ብሎ ተረት ተረት። እኔ ግራ ገባኝ። ምን አይነት ሶላት ነው አልኳቸው። እኔ በቃ አስር ስጁድ አድርገው በዛ ረስተውት 40 ዓመት ቆይ። ይህማ ሰውዬ ስንት ሶላት አልፎበታል? የ40 ዓመት ሶላት አልፎበታል። በትክክል አንዷ ሶላት እየሰገደ ሸሪዓ ደግሞ እንዲህ አይነቱ ሊጥላላ ነው እንጂ የሚገባው አይሞገስም። እንደ መድሕ አድርገው ይተርኩት አልኩ። ቢላሂ ዓለይክ ዙሁር፣ ዓስር፣ መግሪብ፣ ዒሻ ስገድ ተብሎ አንዱ ሙስሊም ታዟል። ላ ዓስር ላይ ስጁድ አድርጎ በዛው ስጁዱ ስለጣመው እድሜ ልኩ በዛ አሳልፎታል ቢባል መድሕ ነው ወይም ዘም? ዘም ነው። አግሪመንት የለውም እንደዛ አይነት ዒባዳ ከአላህ ስብሓነ ወተዓላ ጋር። ሶላቱ እንኳን ጊዜው እስኪወጣ ድረስ ማዘግየቱ አንዱ ረክዓ ፀሐይ ከወጣ በኋላ የሚሰገድ ከሆነ ሲፈልግ ረዣዥም አያ ቀርቶ ይሁን ሲፈልግ በአንድ እግሩ ቁሞ ይሁን የራሱ ጉዳይ፣ ሶላቱል ሙናፊቅ ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። ሶላቱ እስኪያልፍ ድረስ ጠብቀው ግማሽ ሶላቱ ሰዓቱ ከወጣ በኋላ የሚሰግዱ ሙናፊቆች ናቸው። እንኳንስ ሊሞገስ ቀርቶ ማለት ነው። አላህ ስብሓነሁ ወተዓላ ይጠብቀንና وإذا كان أهل الخشية هم العلماء الممدوحون في الكتاب والسنة لم يكونوا مستحقين للذم تشتنا وكسانجدي يما يتجباتشونا وذلك لا يكون إلا مع فعل الواجبات قديتا وشاتشو يتوتو الله سبحانه وتعالى بعززو ملكو تجنتو الله يتألاو يمك لك لناتشون جدي هلت نقرات وشلاي فوكس مادرق مشال اللبن الله نفرال يمي بالسو الله يعززو تزازاتو يمي أكنا ونكو هنا الله يكلك لاتشو دقمو يمك لك لسيهون نو انجي الله عنده بلو السبال مريا لك صار جن عبادة ليس تارك يلم يا الله سبحانه وتعالى حرام يا الله تشون قرات وش لا يلم خلاص زم بلو قد صف الأول لا يم السلف كهنا يه لبسو بهلاوينجي كتقوى يمنج عيد اللمي بلد تقوى تككلين يا تقوى في ترك في في في فعل المأموري وترك المحذوري الله يكلكل وبمكلكل الله سبحانه وتعالى يعززه بمتازز زال يبوتها سيقنين وخشيا اللو يمي بالو للأن يخوف الله سبحانه وتعالى مكنون في القلب لبوست يتدبك أنه خوف خشيا تقوى يمي بالو نبي ياتي عليه الصلاة والسلام بقلت أفكم متوتان سوج ارسب ارساكو يمي بلالتو بالدرجة كالة تقوى نو السوم لبوستنا يالو التقوى ها هنا التقوى ها هنا التقوى ها هنا بلو نبي عليه الصلاة والسلام يسكمدوت ماترم ولكن له علامات ودلالات تدل على ذلك المكنون في القلب لبوست لتكماتشو تقوى يمي تقوم تقوى ميوش وجاوي قصتها وجهلو الجقر عينو سونتو يسونتو كفلوش بمولو الله ككلكلاتشو يمي كلكلنا الله بازززاتشو بوتا يمي جنيكو هنا نرجو أنه من المتقين الله كم يفرو باروتشونا بلن باروچو نو بلن تسفا እናደርጋለን ለዛ ምርግጠኛ መሆን አንችልም የምናውቀው ነገር ስካለለ ድረስ ማለት ነው ሌላኛው አላህን ቢፈራ ሰው at the same time በአላህ ላይ ሙሉ ተስፋ ያለው ሰው አላህን ቢፈራ ሰው ነው አላህን ቢፈራ ከአላህ ፍራቻው የተነሳ ተስፋ የሚቆርጥ ከሆነ ይሄ ባህላዊ ፍራቻ ነው የሚባለው ባህላዊ ነው ሸሪዓዊ አይደለም የዲን አይደለም እና ليلانيو أكبر معين على خشية الله سبحانه وتعالى على خشية الله سبحانه وتعالى العلم الشرعي شريعوي هنا علم بدأم كفتنيا أستوى سؤالو الله بمفرات لاي لما قد عالم هنا الله ما يفرق هنا كما قال الحسن رحمه الله تعالى ومن لم يتق الله فليس بعالم الله ما يفرق سوى عالم ما يبالم حتى ظاهر العلم بينورو منكن غازيت انيا نو ميبالو زمناوي غازيت انيا بدين الاسلام يتشفن غازيت انيا سلازي يا عند سو عالم النتو يمرغاغتو الله باززو ملكو لاي صنتو سينور انجي علم سلانورو بسوچ لاي يميفكر انيا اندينن انيا اندي هادرغن ياري يميفكر كونه ويم دغمو علم الله بلو كليلوچ اكاراتوچ يتمساطره مسلمنا اسلمنا ولماسمتات بر يمي كفتكو هنا ليس بعالم يهسويه الملم يعني يتفابت هكذا جاو كمباسو يتفابت أوروب لأنه يبالا رنجي الله يتبك أننا وأما من طغى وآثر الحياة الدن طيب أجراتكو من دن وكتب عليه وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى جنة يسو من ملشانة جلال الله سبحانه وتعالى جنتي هيك جنت يا اخرهن ظاهر ستاي يا اخرهونك كن يا دنياوم جنت وسط نو منورو سويو عالم هونو اللهن فرتو انتو يمنور سو بدنيا امراسو جنت وسط نو يالو انديت كالاچو يترغاغا منفس لا يمنورو شجر متا عل متا اسر بيت وسط جبا عل جبا دلاو كفاو ياو نو ياو ياو نو ياو الله الميجزاسو الله الميفراسو يعني يتم بوتاهونو يا الله فراتشو عيد أفابت شيخ الإسلام ابن تيمية الحراني رحمة الله تعالى عليه وغفر الله لنا وله قلع يميبال إسربيت سياس قبواتشو قبسلاي ماذا يصنع أعداء بيالو جنا كموت أتاكو سيواتو ألاتو كم اللي أدرقوني شلال دور أنا جنتي وبستاني في صدري አነ ረሐልቱ ፈህየ መዒ ላ ቱፋሪቁኒ፣ እኔ እኮ ጀነቴና አትክልቶቼ በልቤ ውስጥ ይዤ የምሄድ ሰው ነኝ አሉ። እነዚህ ሁለት ነገራቶች ዑለማዎች ሲተነትኗቸው ምን አሉ? አልጀነቱ አልቁርአን ወልቡስታኑ አልሐዲስ አሉ። ጀነት ቁርአን ነው አሉ፣ ቡስታን ደግሞ ሐዲስ ነው። ሁለቱም በልቤ ሐፍዣቸው አለው። አሰሩኝ አላሰሩኝ ከዚህ የሚያግደኝ ነገር የለም አሉ። የምፈልገው ነገር እስኪያዝኩኝ ድረስ ብዙም አያስጨንቀኝም። ጀነቴና አትክልቶቼ በልቤ ይዤ የምሄድ ሰው ነኝ አሉ። በኋላ ወደዛ እስር ቤት ሲያስገቧቸው ባቡን ፊህ ረሕማ ወዛሂሩሁ ሚን ቅበሊህ ልዓዛብ አሉ። ረሕመት የተሞላበት በራሩ። ያ አላህ፣ ሰውየው እስር ቤት ውስጥ ሆኖ ይደሰታል። እኔ ሰሞኑን የሰማሁት በጣም የሚያስደስት ዜና ነበረ። ሰዎች እስር ቤት ውስጥ ሆነው ተጋቡ። ያ አላህ፣ ምንኛ የሚያስደስት ነው! ስሜታቸው አልተነካም። ለአላህ ለእስልምና ለዲናቸው ብሎ መታሰሩ ምንም ሞራላቸው አላላላውም። ይልቁንስ ትዳር መስርተው ማንኛውም ሰው ከእስር ቤት ውስጥ የሚመኘው ሁሉ ደልቷቸዋል ማለት አይደለም። እንኳንስ የኢትዮጵያ እስር ቤት አይደለም የሌላው እስር ቤትም አይደላም። መኝታው ቆንጆ፣ መመብሉ፣ መጠጡ፣ ስትናገር ተጠብቀ የምትናገርበት እስር ቤት እንኳን ወላ ሳይጨነቅ ሳይጠበብ ሳትብል እሰይ የሚያሰኝ ነገር አለው። ባቡን ፊህ ረሕማ ወዛሂሩ ሚን ቅበሊህ ልዓዛብ፣ ከውጭ በኩል ቅጣት ብለው ነው ያስገቡኝ፣ ሊቀጡኝ ነው እስር ቤት ያስገቡኝ። ነገር ግን በራሕመት የተሞላ የሆነ በር ነው ብለው ገቡ። ሼክ ልእስላም እብን ተይሚያ ረሕመቱላሂ ተዓላ ዓለይ ከመታሰራቸው በፊት ያሏቸው ንግግሮች በሙሉ ተከናወኑላቸው። أنا جنتي وبستاني في صدري، أنا رحلت فهي معي لا تفارقني، أنا طردي سياحة وقتلي شهادة وسجني خلوة. بياسرون قلل يا ربو تاقين يالله العبادة، بيقلون لدين يسل اقدل الله شهيدنا يالو، بيابارون دقمو سيروا في الأرض بمدر لا يستتنك أساك أسو يالبت آيابت اقبرا ولو الله هالو. كاقراتشو تباررو كسوريا كذابو هالام دقمو تاسرو እስር ቤት ውስጥም ሞቱ። ረሒመሁ ላሁ ተዓላ ረሕመተ ዋሲዓ። ሙእሚን በየትኛውም ቦታ በማንኛውም ሰዓት የትም ቦታ አስጨናቂ ቢሆንም ራሱ ጀነት ውስጥ እንዳለ አድርጎ ነው የሚሰማው። ማዳመ ፊ ቀልቢሂ ረቢዑን ምን ረቢዕ ልኢማን፣ የኢማን ጨፌ ልብ ውስጥ እስከተጎዘጎዘ ድረስ ምንም ነገር አያስጨንቀውም እንሻ አላሁ ተዓላ። በዱንያም በመቃብርም የውመል ቂያማ ከአላህ ፊት ሲቀርብም ከአላህ ፊት እስኪገናኝ ድረስ ነው እንጂ ጭንቀቱ፣ ከአላህ ጋር ሲገናኝ ያ ሁሉ ፍርሃትና ጭንቀት ለቆት አልሐምዱሊላህ ረብል ዓለሚን። እስከ ዛሬ ድረስ አላህ እያንተ በምትፈልገው መልኩ ታዝዤ እዚህ ስለደረስኩኝ አመሰግናለሁ ይላል። እድኹሉሃ ቢሰላሚን አሚኒን ይለዋል አላህም ስብሓነሁ ወተዓላ። ተደስታችሁ ደስ ብሏችሁ ተረጋግታችሁ ግቡ ከሚባሉ ደጋጊ አላህ ባሮች ያድርገን። ወሃዛ አኺሩ ማ የሰረ ላሁ ሊ አን ኡልቂሂ ኢለይኩም وأرجو الله أن يجمعنا بمثل هذه المحاضرات والدروس، وأرجو الله سبحانه وتعالى أن يجعل في قلوبنا خشية منه سبحانه وتعالى، وفي لساننا وفي قلبنا إخلاصا لله سبحانه وتعالى. لا نرجو من غيره ثوابا ولا نخاف في الله لومة لائم، وأن يجمعنا في دار كرامته يوم القيامة في الفردوس الأعلى مع حبيبنا وقدوتنا وإمامنا محمد صلى الله عليه وسلم ومع أصحابه الكرام رضوان الله تعالى عليهم وأرضاهم، كما جمعنا في هذه الحياة الدنيا على مثل هذه الحلقات. وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته. ما يكفر إن شاء الله.